Thank you. አዝነሻል ወይ ተደስተሻል ደልቶሻል ወይ ከፍተሽ ተቁረሻል ፈልጌ ተካብኝ አድራሻል እስቲ ንገሪ ወዴት ላክ አዝነሻል ወይ ተደስተሻል ደልቶሻል ወይ ከፍተሽ ተቁረሻል ሰላም ላንቺ አለኝታይ እንደምን አለሽ አበባዬ ሰላም ላንቺ አለኝታይ እንደምን አለሽ አበባዬ Thank you.

ro ada arini bekenya ibestu baya hasten geni Lazino kalbe indi hasasabeng sabaru nindlo chiro yemadirney Yeah. የማማክረው የሆዴ ውስጥ ሰዓት አንጀቴን ፈጀው እና አንጀቴን ፈጀው ቢስቃይ አምርበት ቢጫወት ቢያወራ ዋይት ችግሬ እያለበት መከራ እሱ ለተራበ እኔሱ ለተጎዳ ወዳጅ ዘመድ ሳይቀር ሁሉም ሆነው ባዳ ሲቅል ለሚቀረው ስንሄ ለሚርሳ ክፋት ናገሩ ይቅር አይነሳ ይቅር አይነሳ የባቄላ ገንፎ የደፋ ሹቄ ለገነው የባቄላ ገንፎ ኑሮ ይገረመኝ በሌለው ገፎ ሆን በሌለው ገፎ የቸገረው ሲሞት ይሉታል አረፈ የቸገረው ሲሞት ይሉታል አረፈው አፈርስን ቁላይ ቆን ጎኑን ላይ ደግፈው ጎኑ ላይ ይደግፈው ደስታ መከራ ምን ደርሶብኛል ሁሉ ክፉ በየተራ Oh, መኖር ለብቻ Apa tuam sai semun እናቷም ሳይሰሙ አባቷም ሳይሰሙ እናቷም ሳይሰሙ ውብ ልጅ መጥቷል ታሻማናል ምን አበሏት ይሆን ሆን እናትና አባቷ አይ እንደ ወይን አበባ ያስጎመጃል ጡቷ አይ ምን አበሏት ይሆን ሆን እናትና አባቷ አይ እንደ ወይን አበባ ያስጎመጃል ጡቷ አይኗ የሚመስለው ምረት አለሎ ምረት አለሎ ውብ ልጅ መጣቻች ምልሉ አይኗ የሚመስለው ምረት አለሎ ምረት አለሎ ጉብል መጣለች ታሻማናል ጉብል መጣለች ታሻማናል ጉብል መጣለች ታሻማናል ጉብል መጣለች ታሻማናል ጉብል መጣለች ታሻማናል فلات قوم عيني تبلا اب كل دلي ونسيني يا من سنة مني بعلمويا عينو بلا حقري زرنايا لبيت سليب وفخرة اني ابوك زيت زبيلة فخر الكف حزن زي حلف دموك يمتشم موت زي ترهيب اني ابوك احنا بلوك ودريب سبزي موت تنفاسي كيف لا تقرب عيني تبلي اب كل ذيلي ونسيني من يسنك رني بعلمويا عينو ذا تقريبي زمايا Peace out. sabah hasmini akrama ayyi ummi ayyi dahkay ayyi sabah hasmini كنا تعبيرتنا عودات قنصل على إريتريا Eritral che nasmerà, Eritral che nasmerà. I'm sitting